ተናስተለኝ የኢትዮጵያን ዚስ ዊክ የኢትዮጵያ በሳምንት ታዳሚያንና አንባቢያን ዛሬ አንድ እንግዳ ይዘን ቀርበናል። እንግዳችን በእድሜው በወጣቶች ክልል ውስጥ የሚገኝ ሲሆን በአላፊነት ደረጃውም ፓን አፍሪካን ዩዝ ዩኒየን ቫይስ ፕሬዚዳንት እንዲሁም በዩናይትድ ኔሽን የመታመቱ የልማት ግቦች ሚሊኒየም ዴቨሎፕመንት ጎልስ የኢትዮጵያ ወጣቶች ቃል አቀባይ በመሆን ያገለግላል። ከዚህ በተጨማሪም የዴዝሞንድ ቱቱና የኦክስፎርድ ዩኒቨርሲቲ ፌሎ ነው። የእንግዳችን ስም ዮሐንስ መዝገበ ነው። ዮሐንስ በተለያዩ አፍሪካዊና ዓለም አቀፋዊ የወጣቶች እንቅስቃሴ የሚሳተፍ ወጣት ነው። ዮሐንስ በቅድሚያ በኢትዮጵያን ዚስ ዊክ ኢትዮጵያን በሳምንት ድረገጽ እንግዳ ሆነህ በመቅረብህ ከፍተኛ ምስጋና ላንተ አቀርባለሁ። እስኪ መጀመሪያ አንዳንድ ጭብጥ እንድናገኝ ፓን አፍሪካን ዩኒየን እንዴት እንደተቋቋመና መቼ እንደተቋቋመ እንዲሁም ከዚሁ ጋራ አብረህ ከአፍሪካ ህብረት ጋር ያላችሁን ግንኙነት ባጭሩ ብትገልጽልን አመሰግናለሁ። አመሰግናለሁ አቶ ወንደሰን። ፓን አፍሪካን ዩዝ ዩኒየን ቀደም ሲል ፓን አፍሪካን ዩዝ ሙቭመንት ተብሎ ይጠራ ነበር። የተቋቋመውም በ1960ዎቹ የመጀመሪያ ወቅት አካባቢ ነው። የተቋቋመበት ዋናው አላማም በወቅቱ አፍሪካ በቀኝ እስር ጊዜ በነበረችበት ወቅቱ የነበሩ የአፍሪካ መሪዎች እንደነ ኳሜ ንክሩማ፣ አህመድ ሶኬትሬ የመሳሰሉ አፍሪካ ከነጻነት ከቅኝ ግዛት ነጻ ለማውጣት በነበራቸው ትግል የነጻነት ትግል ያግዛቸው ዘንድ የወቅቱ የአፍሪካ ወጣቶችን ሞቢላይዝ ማድረግ ጠቀሜታ ነበረው እና በወቅቱ እነዚህ መሪዎች ሲያደርጉ በነበረውን የነጻነት ትግል ላይ እንዲያግዟቸው ወጣቶቹን ሞቢላይዝ አድርገው ካቋቋሙ በኋላ የፓን አፍሪካን ወጣቶች ንቅናቄ ብሎ ስም ነበር የሰጡት እና እንግዲህ ይህን ስም ተይዞ ነበር ላለፉት 40 ዓመታት ይህንን ማህበር ይሰራ የነበረው። መጨረሻ ግን ያው አፍሪካ ከቅኝ ግዛት ነጻ ከወጣች በኋላ ስሙንም መቀየር ነበረበት። ራሱም የአፍሪካ ህብረት በወቅቱ የኦኤዩ ይባል ነበር፣ እና በዛ ስር ሆኖ ነበር ይሄ የወጣቶችን ንቅናቄ ይሰራ የነበረው እና የኦርጋናይዜሽን ኦፍ አፍሪካ ዩኒቲ ወደ አፍሪካ ህብረት ተብሎ ተቀየረ። እንግዲህ ይህም የወጣቶችን ንቅናቄ ደግሞ ከወጣቶች ንቅናቄ ወደ የፓን አፍሪካን ወጣቶች ህብረት ሆኖ ተቀየረ እና እንግዲህ ይሄ የፓን አፍሪካን ወጣቶች ህብረት ወይም ደግሞ ፓን አፍሪካን ዩኒየን አሁን ያ በአፍሪካ የሚሰራው ስራ እንግዲህ ከአፍሪካ ከቅኝ ግዛት ነጻ ከወጣች በኋላ ፎከስ ያደረገችባቸው ወሬዎች የሰላም ላይ፣ የልማት ላይ፣ በተለይ ደግሞ ያው ዴቨሎፕመንት ለማምጣት ነው አፍሪካ ህብረት የሚሰራው። ይህንን ለማምጣት እንግዲህ ከወጣቶችን የሚጠበቅባቸውን ስራ ለመስራት ያችል ነው እንግዲህ የተቋቋመው። ከአፍሪካ ህብረት ያለን ግንኙነት ደግሞ ምንድን ነው? እንግዲህ አፍሪካ ህብረት እንደምናውቀው የ53 ነው የአፍሪካ ሀገሮች ህብረት ነው እና ከፍተኛውንም ህዝብ ወጣቶች ናቸው። በአፍሪካ ደረጃ ከአፍሪካ ህዝብ ከፍተኛ ቁጥር የያዘ ወጣት ነው እና ይህንን ወጣቱን ደግሞ ካላደራጀና ካላሰባሰብና ከወጣቶች ጋር አብሮ በቅርብ ከመሳሰል ካልቻለ አፍሪካ ህብረት እንዲሆን አለመው አላማ መድረስ አይችልም። ስለዚህ ከወጣቶች ጋር መስራት ነበረባቸው። ከወጣቶች ጋር መስራት ሲወስኑ ደግሞ በአህጉራችን ውስጥ በጣም ከፍተኛ ቁጥር ያላቸው የወጣት ማህበራቶች አሉ። ነገር ግን ይህ ህብረት ቀደም ብሎም በነጻነት ትግሉም ያው የወቅቱ የነበሩ መሪዎች ነው እያገዘ የመጣ ስለነበረ ታሪካዊም ስለሆነ ከዛ ጋር በዋናነት መስራት ስለነበረባቸው ከዛ ጋር ነው እየሰሩ ያሉ። ኦኬ ኦኬ። በጣም ጥሩ ነው ዮሐንስ፣ በጣም ነው የምናመሰግነው። ጥሩ ማብራሪያ ነው፣ ሰፊ ያለ ማብራሪያ የሰጠህን። የአፍሪካ ወጣቶች ህብረት ስሙ ራሱ እንደሚያመለክተው በጣም ትልቅ ብዙ ወጣቶችን ያካትታል ብዬ ነው የማስበው። እና ከአባላቶቻችሁ ጋር እንዴት ነው የምትገናኙት? ምን ያህል በምን ያህል ጊዜስ ነው የምትገናኙት? እንዴት ነው ኔትወርኩ ምን ይመስላል? የግንኙነታችሁን ሁኔታ እስኪ ይህንን ባጭሩ ግለጽልን እና ወደሚቀጥለው ጥያቄ እንሄዳለን። አባሎቻችንን እንግዲህ እኛ አባሎቻችንም የአፍሪካ ህብረት ሜምበር ስቴቶች ናቸው። አፍሪካ ህብረት አባል የሆኑ አገሮች ናቸው የኛም አባላቶች። ምን ማለት ነው? በሌላ ቋንቋ ለምሳሌ ኢትዮጵያ የአፍሪካ ህብረት አባል ስትሆን ለፓን አፍሪካን ዩኒየን የኢትዮጵያ አባል ማን ነው ማለት ነው? የኢትዮጵያ ወጣቶች ፌዴሬሽን ይባላል። ደቡብ አፍሪካ ከሄድክ የደቡብ አፍሪካ ወጣቶችን ፌዴሬ ካውንስል ይባላል። ሴኔጋል ከሄድክ የሴኔጋል ወጣቶችን ካውንስል ይባላል። መሀል አካባቢ ደግሞ ብንሄድ ደግሞ ወደ ኮንጎ ብንሄድ የኮንጎ ወጣቶችን ካውንስል ይባላል። ስለዚህ እነዚህ የሀገራቶቹ የወጣቶችን የሚያስተባብሩ ካውንስሎች እነሱ ናቸው። እንግዲህ የፓን አፍሪካን ዩኒየን አባላቶች ከነዚህ አባላቶች እንዴት ነው የምንገናኘው? ለስራችን ውጤታማነት ዘንድ አፍሪካ በአምስት ነው የከፈልናት፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅና መካከለኛ ብለን። እንግዲህ ሁሉንም በየሪጅን ከፍለን የየሪጅኑ ኮኦርዲኔተር እንዲኖረው አደረግን። የየሪጅኑን ኮኦርዲኔተር እንዲኖረው አድርገን ሪጅኖቹ ደግሞ በተለያየ መንገድ እንዲገናኙ፣ ለምሳሌ የወደ ምስራቅ አካባቢ ያሉትን የራሳቸው ኮኦርዲኔተር አድርገን አንደኛ ከፈለጉ በዌብሳይት መገናኘት ይችላሉ፣ የራሳቸው የአሁን ግሩፕን ፈጥረው። ሁለተኛ ደግሞ የተለያዩ ትሬኒንጎች እና ኮንፈረንሶችን ማሰባሰብ ይችላሉ፣ ከሀገር ሀገር እየቀያየሩ። ሶስተኛ ደግሞ የራሳቸውን ኳርተርሊ ማጋዚን ፕሊስ ያደርጋሉ እና ራሱን ክልሉን የሚጠይቀውን ሁኔታ እያዩ በዛ መንገድ ይገናኛሉ። ወደ ደቡብ ብትሄድ ሳድክ ይባላል፣ የሳውዘርን አፍሪካን ዴቨሎፕመንት ኮሚኒቲ፣ ያንን ስትራክቸር ተከትሎ ይሰራሉ። ወደ ዌስት ብትሄድ ኢኮሰክ አለ፣ ማን ነው ኢኮዋስ አለ፣ ያንን ተከትሎ ይሄዳል። ና አፍሪካ አምስቱን ክልል ላይ በራሱ አፍሪካ ህብረት ላይ የተቋቋመ ራሱ የሆነ ስትራክቸር አለው እና ያንን ተከትለን ስንሄድ እንግዲህ ያ ስትራክቸር ለተለያየ አላማ የተቋቋመ ስለሆነ ለፓን አፍሪካን ዩኒየን ተብሎም ሳይሆን እንጂ ለአፍሪካ ልማት ተብሎ ሪጂናል ኢኮኖሚክ ብሎክ ስም ተባብሎ የተቋቋሙ ነገሮች አሉ። ያንን እየተከተልን ነው የምንሄድ ያለ ነው እና የተለያዩ የመገናኛ ኮሚኒኬሽን ስትራቴጂዎች አሉን። በዛ መሰረት ነው እንግዲህ እየተገናኘን ያቋቋምነውን ግብ ለማሳካት እየሞከርን ያለ ነው። ኦኬ፣ በጣም ጥሩ ነው። ዮሐንስ፣ በቅርቡ የአፍሪካን ወጣቶች በመወከል ከአፍሪካ ህብረት ኮሚሽነር ጋራ አንደኛው ኪኖት ስፒከር ዋና ተናጋሪ አንተ ነበርክ። እዚህም በተናጋሪነት እዚህ አሜሪካን መጥተህ ነበረ እና ስብሰባው በምን ጉዳይ ላይ ነበረ ያተኮረው? በዚሁ አጋጣሚ ደግሞ በአሜሪካና በአፍሪካ ያለውን ግንኙነት አብረህ ብትገልጽልን እና እግረ መንገድህንም ይሄ ፓን አፍሪካን ዩኒየን ከሌሎች ሀገሮች ወጣቶች ጋራ ማለት ከኤሮፕ፣ ከቻይና፣ ከህንድ ወዘተ ያለውን ግንኙነት እስካሁን ድረስ ያደረጋችሁትን እንቅስቃሴን በዛም በኩል እስኪ አንድ ላይ አጠራርገህ ብትገልጽልን። ጥሩ። እንግዲህ የአሁኑ የአፍሪካ ህብረት ቀደም ስል እንደገለጽኩት ቀደም ብሎ ኦኤዩ ይባል ነበር ብያለሁ፣ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ። እና ያ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ በዋናነት አላማው የነበረው ፖለቲካል ፍሬምወርክ ነበረ እና አጀንዳውም እንደዋል አጀንዳ አድርጎ ይዘት ነበረው። በወቅቱ የአፍሪካ ሀገሮች በርካታ የአፍሪካ ሀገሮች በቅኝ ግዛት ስር ነበሩ። ያንን ነጻ ለማውጣትና ፖለቲካል ፍሬምወርክ ሆኖ ነበር ሲያገለግሉ የነበረው። አሁን ግን ያ ወደ አፍሪካ ህብረት ተቀይሯል። አፍሪካ ህብረት ሲቀየር ዋናው አላማው ደግሞ ፖለቲካውን ፍሬምወርክ ልማት እንዲያመጣ ማድረግ ነው እና በዋናነት አላማው ልማት ነው። እና እንግዲህ ኦኤዩ ወደ አፍሪካ ህብረት ከተቀየረ በኋላ ከምንሰራቸው ስራዎች አንዱ የአፍሪካ ኤክስተርናል ሪሌሽን ማለት ነው። አፍሪካ ከሌላው ዓለም እያገናኘ አፍሪካ ልማት ለማምጣት በምትፈልጋቸው ዘርፎች ላይ አፋጣኝ እና ልማታዊ የሆኑ ግንኙነቶችን ማዳበር ማለት ነው። እንግዲህ ይህንን መሰረት አድርጎ የአፍሪካ ህብረት ከቻይና ጋር ፓርትነርሽፕ አለው። የአፍሪካ ህብረት ከህንድ ጋር ፓርትነርሽፕ አለው። የአፍሪካ ህብረት ከአውሮፓ ህብረት ጋር ፓርትነርሽፕ አለው። እንደዚሁም ከሌሎች ከላቲን አሜሪካ የአፍሪካ ህብረት ስትለኝ፣ ዮሐንስ ላቋርጥህና፣ የአፍሪካ ህብረት ስትለኝ የአፍሪካ ዩዝ ህብረት ማለት ነው አይደለም? ዋናውን የአፍሪካ ኦኬ፣ እሺ ዋናውን እየተናገርኩ ነው። ምን ለምን ወጣቱም ትልቅ ዞሮ ዞሮ አፍሪካ ህብረት ዋናውን አፍሪካ ህብረት ያቀዳቸውን አላማዎች ለማሳካት የተቋቋመ ነው። የተለየ አላማ የለውም። እሺ። ስለዚህ ምንም እንኳ በራሳችን መንገድ ለመስራት ብንፈልግም ነገር ግን ዞሮ ዞሮ ተያያዥነት ያለው ነው እና ቀደም ሲል እንደገለጽኩልህ ይሄ የአፍሪካ ህብረት የአሁኑ የአፍሪካ ህብረት ከበፊቱ ኦኤዩ ለየት ከሚያደርጋቸው በርካታ ነገሮች አንደኛ ምንድን ነው? በፊት ቀደም በገለጹ ላይ የፖሊሲ አግሪመንት ነበር። አሁን ግን people to people ወይ ደግሞ people driven ህዝብን ተኮር የሆነ ስራ እንሰራለን ነው የሚሉት። እንግዲህ ህዝብን ተኮር የሆነ ስራ እንሰራለን ካል ደግሞ ወጣቱን ማሳተፍ አለባቸው። ህዝብ ተኮር ስራ ለማለት ከፈለጉ እንግዲህ ያንን መርህ ስለሚከተሉ ነው ወጣቶችን ማሳተፍ የሚፈልጉት በስራዎቻቸው ላይ እንጂ እኛ ነፃ የሆነ ተቋም ነው ከአፍሪካ ህብረት ነፃ የሆነ ተቋም ነው። እና እንግዲህ አሁን ለምሳሌ ከቻይና ሲያደርጉ ወይ ደግሞ ከአውሮፓ ህብረት ሲያደርጉ ግንኙነት ወጣቶች ደግሞ ምን እናደርጋለን? የአውሮፓ ወጣቶችና የአፍሪካ ወጣቶች በጎን ተገናኝና እኛም ይህንን አጋጣሚ መሪዎች የሚያደርጉትን ውይይት ተገን በማድረግ የራሳችን ግንኙነት ለምን አንፈጥርም አለ። እና በ2007 ዓመተ ምህረት በፖርቹጋል ሊዝበን የአፍሪካና የአውሮፓ መሪዎች ተገናኝተው ውይይት ሲያደርጉ እኛ ደግሞ የአፍሪካ ወጣቶችን ከአውሮፓ ወጣቶችን ጋር በራሳችን ግንኙነት አደረግንና እኛም መከርን። ምን ብለው ነው የመከረው? እነዚህ መሪዎቻችን የሚመክሩባቸው ያሉትን አጀንዳዎችን እኛ እንዴት ነው የምናያቸው? ወጣቶች በወጣቶቹ አይን እንዴት ነው የሚታዩት ብለን በራሳችን አይን መከርን። መከርና የራሳችን የሆነ ሪከመንዴሽን አወጣን። እኛ በተወካዮቻችን በአፍሪካና በአውሮፓ ተወካዮች በኩል ደግሞ ለመሪዎቹን ንግግር አቀረብን። እና አሁን ደግሞ ያው አሜሪካ መንግስት ለአፍሪካ ህብረት ግብዣ አደረገለት እና እንደዚህ ፓርትነርሺፕ ለመጀመር ይፈልጋሉ። የአሜሪካ መንግስትና የአውሮፓ የአፍሪካ ህብረት ፓርትነርሺፕ ለመጀመር ሲፈልጉ በአፍሪካ ህብረት ኮሚሽን ሊቀመንበሩ በጆን ፒንክ የተመራ ከፍተኛ የአፍሪካ ህብረት ዴሊጌሽን ወደ ዋሽንግተን ሄዶ ነበረ። አዎ። እና እንግዲህ ይሄ ዴሊጌሽን በአፕሪል የመጨረሻው ሳምንት ማለት ነው ሲሄድ እንደ ሳይድ ኢቨንት የአፍሪካና የአፍሪካን ዲያስፖራ ፎረም ተዘጋጅቶ ነበረ። እና በዛ ፎረም ላይ ደግሞ እኔ ኪኖት ስፒከር አድርገው ጋብዘው ነበረ። እንግዲህ ኪኖት ስፒከር አድርገው በጋበዙትኝ ወቅት የአፍሪካ ህብረት ቼር ፐርሰንም ኪኖት ስፒከር አድርገው ነበር የጋበዙት። በዚክሊ ዴሊጌሽኑ የሄደበት ዋናው አላማ አፍሪካና የአሜሪካ ፓርትነርሺፕ ለመመስረት ነው። በኦባማ አድሚኒስትሬሽን የሚመራ አዲስ ፓርትነርሺፕ ከአፍሪካ ህብረት ጋር ለማድረግ ነው። ምክንያቱም ቀደም ሲል እንዳየው የቡሽ አድሚኒስትሬሽን ከአፍሪካ ህብረት ጋር የራሳቸው የሆነ ግሪድ ነበራቸው። ነገር ግን ኦባማ ደግሞ በራሱ አድሚኒስትሬሽን የራሱ የሆነ አፕሮች እና ስትራቴጂ ይዞ ለመቅረብ ፈለገ። አፍሪካ ህብረት ደግሞ የራሳቸው የሆነ ስትራቴጂ ይዘው ያንን ለመምከር ነው እዛ የተገናኙት። ነገር ግን በጎን ደግሞ እንዳልኩህ ከአሜሪካ በጣም በርካታ የሆኑ የዲያስፖራ ተወካዮችን ተሰባስበው ነበሩ ሊቀመንበሩን ለማናገር። እና በዛ ሰዓት ላይ ደግሞ ከፖለቲከኞቹ ውጭ የሲቪል ሶሳይቲ ተወካይ መልእክት እንፈልጋለን ብለው ነበር የጋበዙኝ። ሄጄ ያቀረብኩትንም ንግግር ምንድን ነበረ? እንዴት አፍሪካና በተለይ አሜሪካ ላይ የሚኖሩትን የአፍሪካን አሜሪካንስ ግንኙነት ከበፊት ጀምሮ ነበር የዳሰስኩት። እንዴት ለነዚህ የአፍሪካን አሜሪካንስ ለአፍሪካ ፓን አፍሪካኒዝም ሙቭመንት ላይ ያግዙት ነበረ። ራሱ የሲቪል ራይት ሙቭመንቱን ከዶክተር ማርቲን ሉተር ኪንግ ከባራክ ኦባማ ላይ የነበረውን ሂደት ነበር ያየሁላቸው። እና ደግሞ በመሀል ላይ እንዳልኩት ቀደም ብዬ ለገለጽኩት እነዚህ አፍሪካን አሜሪካንስ ለፓን አፍሪካን ይዙ የማነው ሙቭመንት ላይ ያደረጉትን የነበረውን ትብብርን በመግለጽ እንዴት ያ የነበረውን ሪሌሽንሽፕ እንዴት በአሁኑ ደግሞ ሪኢስታብሊሽድ መልኩን ቀይሮ ሪኢስታብሊሽድ ሊሆን እንደሚችል እና በተለይ ደግሞ ያ ግንኙነት ደግሞ ወደ ወጣቱንስ እንዴት እንቀይረው እንቻለን በሚል አያይዞ ነበር ያቀረብኩት። እና ሆፕፉሊም በዚህ በኦባማ አድሚኒስትሬሽን በተለይ በእነዚህ በአፍሪካን አሜሪካንስ እና ደግሞ የአፍሪካን አሁን ደግሞ ዲያስፖራዎቹ እዚ ያሉ ተሰባስበው ከአሁኖቹ የአፍሪካ ህዝብ ጋር እየተገናኙ አፍሪካ ለሚገባት ቦታ ማድረስ ማስቻል እንዴት ባብረው ይሰራሉ ነው እንግዲህ በዛ ዙሪያ ላይ ነው እንግዲህ። በጣም ጥሩ ነው። ሌላው ልጠይቅ የፈለግኩት ነገር ምንድን ነው? በቅርቡ በኢሮፕ ማለት ነው ኖርዝ ሳውዝ ሴንተር ካውንስል ኦፍ ኢሮፕ ውስጥ በአማካሪነት 8 ሰዎችን እንደመረጠ አንብቤ ያለሁኝ። ከ8ቱ ሰዎች አንዱ ተመራጭ አንተ ነህ። እና እነዚህ ሰዎች እነማን እንደሆኑ ካንተ ጋር አብረው የተመረጡ ሰዎች እና ምን እየሰሩ እንደሆነ አብራችሁ ምን እየሰራችሁ እንደሆነ ይሄንን እስኪ እንደገና የዚህ የኖርት ሳውዝ ሴንተር ካውንስል ኦፍ ኢሮፕ ዋና ተግባሩ ምን እንደሆነ እስኪ እንን ጠቅልል አድርገህ ግለጽልን። እንግዲህ ኖርዝ ሳውዝ ሴንተር ካውንስል ኦፍ ኢሮፕ የሚባለው ማለት ኖርዝ እና ሳውዝ ምድር ምንድን ማለታችን ነው ነው? አንደኛ ኖርዝ ሲባል ብዙ ጊዜ በተለምዶ አሜሪካ፣ ካናዳ እነዚህ ዌስተርን ኢሮፕ አካባቢ ናቸው። እነዚህ በጣም የበለጸጉ ሀገሮች የሚባሉ ሳውዝ ሲባል ደግሞ እንግዲህ ከነዚህ ሀገሮች በጀርባ ያሉ ናቸው። ወደ ላቲን አሜሪካዎች፣ ወደ አፍሪካ፣ ወደ ሜዲትራኒያን አካባቢ ማለት ያሉ ናቸው። እንግዲህ ሳውዝ የሚባሉትንም ወደ ኤዥያ አካባቢ ሳውዝ ይባላል። እና ምንድነው ከሁለተኛው ዓለም ጦርነት በኋላ እነዚህ የአውሮፓ ሀገሮች እንግዲህ ቅኝ ግዛት የያዟቸው ሀገሮች ነበሩ። ከእነሱ ጋርም የነበራቸው የቅኝ ግዛት ግንኙነት እና ለማቋረጥ የራሳቸውን ስትራቴጂ መመሳሰል ነበረባቸው ግንኙነቱን ለመቀጠል እና ግሎባል ኢንተርዲፐንደንስ ኤንድ ሶሊዳሪቲ ብለው አቋቁመው ነበረ በ 19 አይ ከሁለተኛው ዓለም ወርልድ ዋር 2 በኋላ አካባቢ እሺ። እና አሁን ምንድን ነው ያደረጉት? ይህንን የግሎባል ኢንተርዲፐንደንስ ኤንድ ሶሊዳሪቲ ኖርዝ ሳውዝ ሴንተር ብለው አቋቋሙት። እነዚህ አቋቋሙት ባላቸው ካውንስል ኦፍ ኢሮፕ የሚባሉ ካውንስል ኦፍ ኢሮፕ የሚባሉ እንግዲህ የአውሮፓ ሀገራቶች እና ይልክ ቅድም እንደ አፍሪካ ረስ ነው የነበሩ የአፍሪካ የአውሮፓ ሀገራቶች ደግሞ ወደ 47 የሚሆኑ ሀገራት ተሰባስበው ካውንስል ኦፍ ኢሮፕ ይባላሉ። እነዚህ ካውንስል ኦፍ ኢሮፕ ምን አሉ እንግዲህ ይህን ከ20 ዓመት በፊት ተቋቋሙትን ኖርዝ ሳውዝ ሴንተር ኦፍ ካውንስል ኦፍ ኢሮፕ የኛና አሉ እነሱ ናቸው እንግዲህ ኖርዝ እነዚህ ወሰርና ኤሮፓ አካባቢ የኛና የተቀረው የአፍሪካና ወደ ኤዥያ አካባቢ ያሉት ግንኙነት ምን መምሰል አለብን ብለው ኢቫሌት ያደርጉታል። እና አሁን 20ኛው ዓመት አከበሩት ዛሬ ወደ 3 ሳምንት አካባቢ እና 20ኛው ዓመታቸው ምክንያት ማክበር ምክንያት በማድረግ የኖርዝ ሳውዝ ሴንተሩን ምን አደረገ? ለምን ቲንክ ታንክ አናቋቁምም አለ። ቲንክ ታንክ እንግዲህ ያው የተለያዩ ሀገራቶች ራሳቸውን ቲንክ ታንኮች አሏቸው እና ይህን ሴንተር ደግሞ ለምን ቲንክ ታንክ አናቋቁምም ሲል እንግዲህ ይህንን ቲንክ ታንክ ለምንድን ነው ማቋቋም የፈለጉት? እነዚህ የአውሮፓ ሀገሮች ወይም ደግሞ የካውንስል ኦፍ ኢሮፕ በዚህ በግሎባል ኢንተርዲፐንደንስ በተቀረው ዓለም ያላቸው ግንኙነት ጋር በሚያደርጉት ውሳኔዎች የሚያማክራቸው ማለት ነው። ቤዚካሊ ቲንክ ታንኩ ምንድን ነው ኦብጀክቲቭ? አንደኛ ይሄ ካውንስል ኦፍ ኢሮፕ ምን አይነት በውሳኔያቸው ላይ ምን አይነት ፕራዮሪቲ እንዲኖራቸው በሚያደርጉት ትግበራት ምን አይነት ፕሮግራሞችና ምን አይነት አክሽኖች እንዲኖራቸው እነዚህ ፕሮግራሞችና አክሽኖች በምን አይነት መልኩ ቢተገበሩ የሚያማክር ነው እንግዲህ አንድ የሆነ ቲንክ ታንክ እናቋቋም ብለው ወሰኑ። ይቅርታና ዮሐንስ፣ ይሄ ካውንስል ኦፍ ኢሮፕ ኢሮፒያን ዩኒየንን ነው የሚያማክረው ወይስ ማንን ነው የሚያማክረው? ሁለቱም ብለይል ኢሮፒያን ዩኒየን የሚባሉትን ወደ 27 ሀገሮች ናቸው። አንዳንድ የተወሰኑ የአውሮፓ ሀገሮችም እንግዲህ የራሳቸው ኢሮፒያን ልክ ኢሮፒያን ዩኒየን ሲያቋቋሙ የራሳቸው ስታንዳርድ አረጉ። እነዚህ ስታንዳርዱን የሚያሟላ ሀገር ኢሮፒያን ዩኒየን አባል ይሆናል አሉ። አሁን 27 ሀገሮች የያዙ ናቸው ኢሮፒያን ዩኒየን የሚባሉ። አሁን ስለ ኢሮፕ የሚባል ደግሞ ወደ 47 አካባቢ ሀገር ያለው ነው። የግድ ኢሮፓውያን አይደሉም፣ ከሌላም ሀገር አሉ ማለት ነው በካውንስል ኦፍ ኢሮፕ ውስጥ? ካውንስል ኦፍ ኢሮፕ ኖ ኢሮፒያን ዩኒየን ውስጥ አባል ያልሆኑ ሀገሮች አሉ። ኦኬ ኦኬ። እሺ እሺ። አውሮፓ ህብረት ውስጥ አባል ያልሆኑ የአውሮፓ ሀገሮች አሉ። በተለይ ወደ ኢስተርን ኢሮፕ አካባቢ ያሉት አባሎች አይደሉም፣ ነገር ግን ካውንስል ኦፍ ኢሮፕ ግን አባሎች ናቸው። ኦኬ። ስለዚህ እነዚህ 47 ሀገሮች ወይም ካውንስል ኦፍ ኢሮፕ አሁንም የአውሮፓ ሀገሮች ነው የያዘና እንዳልኩም ለምሳሌ ከዲፍሊሽናቸው እንግዲህ ለማስፋትም ይፈልጋሉ የራሳቸው ከአውሮፓ ህብረት ለየት ያለ ዲፍሊሽና አላማ ስላላቸውና ዞሮ ዞሮ አውሮፓ በአውሮፓ ህብረት ውስጥ ያልተከፈ የአውሮፓ ሀገሮች ናቸው ነው የያዘው ካውንስል ኦፍ ኢሮፕ። እና እንግዲህ ይሄ ካውንስል ኦፍ ኢሮፕ ነው ቲንክ ታንክ ያስፈልገናል ብለው 8 ሰዎችን መርጠው በራሳቸው ክራይቴሪያ በዓለም አቀፍ ላይ ለሚኖረን ስራና ትብብር በምንወስዳቸው ውሳኔዎች ላይ ሊያማክሩን ወይም ደግሞ የሌላውንም ዓለም ኢንተረስት ባስጠበቁ መልኩ ሰሪዎችን እንድንወስን አስተያየታቸው የሚሰጡ ሰዎች እናማክር ብለው ስምንት ሰዎችን መረጡ። እንግዲህ እነዚህ ስምንት ሰዎች ሲመርጡ እንግዲህ ያው በተለያየ መልኩ ስለነዚህ ስምንት ሰዎች ኢንፎርሜሽን አሰባስበው ነው እንግዲህ ለምክር ቤቱ ያቀረቡት እና ስምንተኛው ደግሞ ያው እንግዲህ ከአፍሪካ ሀገር በተለይ ሰብሳራውም እንደዚሁም ያው ወጣቶችንም እና ሲሳዎችንም የነካካይ ብለው እንግዲህ እንዴት እንደመረጡ ያላቀም ያው እንዳመረጥኩ ነው ደብዳቤ ደረሰኝ እና ደብዳቤ ላኩልኝ። ደብዳቤው ላይም ያው ስብሰባ በመጀመሪያ ቲንክ ታንክ ስብሰባ እናደርጋለን እና እዚህ አውሮፓ ሀገር በዚህ ቦታ ላይ በዚህ ቀን እንድትገኝ ብለው ጠርተው ነበር ዛሬ ወር እና ለዛ ነው እንግዲህ። እሺ፣ በጣም ጥሩ በጣም ጥሩ። ወደ ፕሮግራማችን ማጠቃለያ እየሄድን ነው፣ ግን ከዛ በፊት አንድ ልጠይቅ የምፈልገው ጥያቄ አለ። የአፍሪካን ዩኒየን ዩዝ ግሩፕ የወደፊት ራዩ ምንድን ነው? ይህንን ስል ለምሳሌ ወደፊት አፍሪካን ሊረከቡ የሚችሉ መሪዎችን ለማዘጋጀት፣ የአፍሪካን ጥሩ ገጽታ ለዓለም ለማስተዋወቅ እንደዚህ አይነት ፕሮጀክት አላችሁ ወይ? ምንድን ነው ራዕያችሁ? እስኪ ይህንን ጠቅለል አድርግና ወደ መጨረሻው አካባቢ እንሄዳለን። አመሰግናለሁ። ራዕያችን ነው እንዳልከው አንተ የተሻለች ወደፊት አፍሪካ መፈር ነው የተሻለች ወደፊት አፍሪካ መፍጠር ነው። ቻለንጆች አሉት፣ የራሱን ቻለንጆች፣ የሪሶርስ ቻለንጆች፣ የፋይናንሻል ቻለንጆች አሉት። ምክንያቱም እንዳልኩ ይሄ ምን ፖለቲካል ኢንዲፐንደንት የሆነ ተቋም ነው። አሰች ፈንድ በቀላል የሚገኝ አይደለም ይህን ሳለ መስራትና። ስለዚህ የተሻለች ወደፊት አፍሪካን መፍጠር ሲባል እንዴት ነው የምታደርገው ስል እንግዲህ የአሁኖቹ ወጣቶች ላይ ኢንቨስት ማድረግ ነው። የአሁኖቹ ወጣቶችን ወደፊቱ ከአስር አስራ አምስት ከሀያ አመት በኋላ ከሰላሳ አመት በኋላ መሪ ሆነው አፍሪካ ሀገር አህጉራችንን ወደ ተሳስ ደረጃ ማድረስ እንዲችሉ የሚያስደርግ ስልጠና እየሰጠ ማሳደግ ማለት ነው። እና እንደምታውቀው አሁን ያሉ አመራር ላይ ያሉ የአፍሪካ መሪዎች በብዛት ነው ሞር ከዚህ ከአፍሪካ ነጻነት ጋር የተያያዘ ባክግራውንድ ያላቸው አመራር ነው ያሉን። እና እነዚህ መሪዎቻችን ደግሞ የተወሰነ ስራ ሰርተዋል እና ያንን ስራ በማክበር ነገር ግን ደግሞ አሁን ዓለም ወደሚጠይቀው ሁኔታ ለማድረስ የተለየ አመራር መጠየቅ አይቀርም። ስለዚህ ያንን የተለየ አመራር ደግሞ በቺና አህጉር እየተኩ በሚመጡ ወጣቶችን እያሰለጠን ኢንተር እያደረግ ለማሳደግ ነው። እንግዲህ ይህን በምንሰራበት ጊዜ በአህጉራችን የሚገኙ መሪዎች እንግዲህ የፖለቲካ መሪዎች ባህሉንም በስፖርቱንም በኢኮኖሚውንም በተለያዩ አመራር ላይ አራያ የሆኑ ሰዎችን እየተጠቀምን ነው እንግዲህ እነዚህ ወጣቶችን ለማፍራት እየሞከርን ነው። በጣም ጥሩ ነው። በጣም ጥሩ ነው ዮሐንስ፣ ስለነበረን ጊዜ በጣም ነው የማመሰግነው። ሰፊና ግልጽ የሆነ ማብራሪያን የሰጠህን፣ ወደፊት ተመሳሳይ በሆኑ ጉዳዮች ላይም እየተገናኘን እንደዚህ አይነት ውይይቶችን እናደርጋለን። አድማጮች፣ በዝግጅታችን እንደተደሰታችሁ በመተማመን በዚህ ፕሮግራም ሊቀርቡ ያስተምሩናል ብላችሁ የምታስቡትን እንግዶች እንድናቀርባቸው በኢሜይል አድራሻችን ብትልኩልን በእኛ በኩል ለማቅረብ ፈቃደኛ መሆናችን እንገልጻለን። ስላዳመጣችሁን በጣም ነው የምናመሰግነው። ዮሐንስ፣ አንተንም ይህንን ቃለ ምልልስ ስላደረግ በኢትዮጵያን ዚስ ዊክ ድረገጽ አንባቢያንና ታዳሚያን ስም ከፍተኛ ምስጋና እናቀርባለሁኝ። በጣም ነው የማመሰግነው። አመሰግናለሁ። እሺ።